መስተንከጫ በኋላ ወደ ኋላ ብታፈገፍጉና እነተና እንቀበልን ብትሉ ወቁባላችሁ አንነኩም እናንተ غير معجزላ አላህን የማታስኑ ወይም እሱ ሊቀጣችሁና ሊያጠፋችሁ ከፈለገ የማታቅሱትና የማታዳግቱት መሆናችሁን ተረዱ ባላችሁ ወበሽር الذين كفروا بعذاب اليم ከዚያም በኋላ በዛው በክደታችን እንቀጥላለን የሚሉ ካህዲዎች ካሉ ጥሩ ይዛችኋል እንግዳውስ አታማሚና አሰቃቂ የሆነ ቅጣት ይጠብቃችኋል ብለ አብስራቸው ይላል። እና እንግዲህ ብስራት የሚባለው አስደሳችና መልካም ነገር ነበር። አሁን ግን አብስራቸው ብሎ ሲያበቃ ቢአዛቢን አሊም ማለት እና ይሄ የማሾፊያ ቃል ነው ማለት ነው። አንድ ሰው እንግዲህ መክረው ነግረው እምቢ ያለ እንደሆነ በመጨረሻ እንግዲህ ስትቀየመው ጥሩ ይዛል ደስ ይበልህ ውጤቱን ታገኛለህ እንደሚባለው አይነት እንዲህ አይነቶቹን ካህዲዎች እጅግ አስጠቃቂና አዋራጅ የሆነ ቅጣት እንደሚጠብቃቸው ንገራቸው አብስራቸው አለ። ነገሩ አስጠንቅቃቸው ነበረ የሚባለው ማለት ነው። ኢለለዲነ አቱ ሚነል ሙሽሪኪን አለ። እና ግን እነዚያ ከጣዖታውያን ወይም ከአጋሪዎች መካከል ቃል ኪዳን የተጋባችኋቸው ይላል። ቶመ ለም የንቁሱኩም ሸአ ቃል ኪዳን ከገቡበት ዕለት ጀምረው ከዛ ከውለታቸው ምንም ነገር ሳያጓድሉ አክብረው የቆዩ ወለም ባሂሩ አለይኩም አሃዳ በእናንተ ላይ ደግሞ ሌላ የውጭ ጥላትንም ያልተባበሩና ያረዱ የሆኑት ፋቲሙ ኢለይ ማአደሁም ሚላ ሙደቲም ቃል ኪዳናቸውን ቀደም ሲል ከተያዘው ቀጠሮ ድረስ አቆዩና አሟሉላቸው ይላል። አሁንም እንግዲህ የእስላምን ታማኝነትና ፍትህ አክባሪነት ነው የሚያሳየው ማለት ነው። አሁን እንግዲህ የሙሽሪኮቹ ቃል ኪዳን የላቸውም ከዛሬ ጀምሬ አቋርጫለሁኝና ሰርዣለሁኝ ያለው እያንዳንዳቸው ላውን ቃል ኪዳን አለን እያሉ እያታለሉ ውስጡን የሚወረብሩና ተንኮል የሚሰሩ ነበሩና ነው። ግን ቃል ኪዳን ከገቡበት አንስተው ምንም የማጓደልና ቃልን የማፍረስ አዝማሚያ ሳያሳዩ እንደገና ደግሞ በቀጥታም ሆነ በተዘዋዋሪ መንገድ ሌላ ጥላት ጋራ ሲተባበሩ ያልተገኙ ከሆኑ እነዚያት አሁን ቃል ኪዳኑ ይፈርሳል የሚለው አዋጅ አይመለከታቸውም። እዛው ቀደም ሲል ከያዛችሁ ስለተቀጠረው ድረስ እስከሚደርስ አሟሉላቸው እንጂ በስመው ካፊርና ሙሽሪክ የእናንተም ቃል ኪዳን ፈርሷል ብላችሁ እነሱንም እንዳታጫምሯቸው በማለት የነዛን መብት ጠበቀላቸው። ኢነላህ ዩሂቡል ሙተቂን አላህ ሱብሃነሁ ወተዓላ ከባሮቹ እሱን የሚፈሩና ቃል ኪዳንን የሚያከብሩ የሆኑትን ወገኖች ይወዳልና በዚህ መልክ ቃል ኪዳናቸውን ታከበራችሁ እኔም ወዳችኋለሁ በማለት مؤمنوچን አግባባላቸው ማለት ነው። فإذا سلخ الأشهر الحرم فاقتروا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم وإن أحد من المشركين استجارك فأجره حتى يسمع كلام الله ثم أبلغه مأمنه ذلك بأنهم قوم لا يعلمون فإذا سلخ الأشهر الحرم እነዚህ የተከበሩ የሆኑ ወራቶች በሚያልፉና በሚጠናቀቁበት ጊዜ ፈቅቱሉ ሙሽሪኪን እነዚህን ጣዖታውያን የሆኑ ወገኖች ተጋደሏቸው ሐይቱ ወጀቱሙሁም በያገኛችሁባቸው ቦታና አቅጣጫ ይላል። እና እንግዲህ አሹረል ሁሩም የሚባሉት በተከታታይ ዱልቂዕዳ፣ ዱልሒጃ፣ ሙሐረም ነበሩ ሶስቶቹ ማለት ነው። ረጀብ ነበር አራተኛው እሱ ቀደም ሲል አልፏል። እና በአጋጣሚ እንግዲህ የአያቱ አዋጁ የተነገረበት በዙልሒጃ ስለሆነ ታውን ቀደም ሁለቱ አልፈዋል። አሁን ደግሞ ወደፊት የሚቀጥለው ሙሐረም በሚጠናቀቅበት ጊዜ ሙሽሪኮችን ያ አራት ወር የሚባለው እንግዲህ ገደባቸው አልቋልና በያገኛችሁባቸው ቦታ ግደሏቸው በማለት አወጀባቸው ማለት ነው። ወኹዙሁም በምርኮም ያዟቸው እንግዲህ በመዋጋት ደረጃ ሆነው በሚከራከሩና በሚፈታተኗቸው ጊዜ ኃይላችሁን አጠናክራችሁ እንደምትወጓቸው ሁሉ እንደገና ደግሞ የነሱ አቅም በሚዳከምበት ጊዜ የምትችሉትን ሁሉ በመርኮ ያዙና ተቆጣጠሯቸው። ወህሱሩሁም እንደገና ደግሞ በመኖሪያ ቦታቸው ወይም ደግሞ በጦር ካምባቸው እንዳሉ ክበቧቸውና መፈናፈኛም አሳጧቸው። ወቀዑዱ ለሁም ኩለ መርሰድ በየመተላለፊያውና በየኬላውም ደግሞ ተቀመጡላቸው። ያው አንዱ ወደ ሌላው እየተዘዋወረ ኃይል እንዳያስተባብርና እንዳይጠናከሩ በየኬላው በየአካባቢው አቁልፍ ቁልፍ ቦታዎች እየደፈጣችሁ ያዟቸውና እያቋረጣችሁ አዳክሟቸው ይላል። እና እንግዲህ ሁለ ገብ የሆነ ዘመቻ ነው ያወጀባቸው ማለት ነው። እና የዚህ አይነት እንግዲህ እየተጠናከረና የተደራረበ ዘመቻ በመትከፍቱባቸው ጊዜ ፈኢንታቡ አዝማሚያውን አይተው ይህ ነገር አልሆነም ወደ እስልምና መመለስ አለብን ብለው የተመለሱ እንደሆነ ወአቃሙ ሶላት የመመለሳቸው ማረጋገጫ ሶላትን በቀን ስርዓቱን አሟልተውና ግዜውን አክብረው አስተካክለውና አዘውትረው መስጊዳቸው ነውና በዚህ መልክ ከሰገዱ ወአተው ዘካት እንደገና ከገንዘባቸው ደግሞ የሚፈልግባቸውን ግዴታ ምጽዋት ተከፈሉ ፈከሉ ሰቢለውም ሙእሚን መሆናቸውን በተግባር አረጋግጠዋልና ከዚያ በኋላ እንደ ጥላት ዘመቻ አትከፍቱባቸው መንገዳቸውን ልቀቁላቸው ማለት ያው ነጽነት ስጧቸውና እንደናንተው የህብረተሰቡ አካል ሆነው ይንቀሳቀሱ ኢንላላህ ገፉር ረሂም ናሁን የተጠቀሱት ነጥቦች ካሟሉ ተናንትና ከሃዲዎችና ጥላቶች ነበሩ እያላችሁ በቂም በቀል እነሱ ላይ አላስፈላጊ ጥቃትና በቀል እንዳታደርጉባቸው አላህ መረተ ሰፊና ሮሮ ነውና ከተመለሱ ይቀበላል እናንተ መቀበል አለባችሁ አለ አሁንም እንግዲህ ቂም በቀል እርምጃ እንዳይወሰድ እየገደባቸው ነው ማለት ነው እና እንግዲህ መጀመሪያ የአራት ወር በሚያልቅበት ጊዜ አራት ወር በፊት ውጊያ ተፈልጉ እንደሆነ ተዘጋጁ ለቃችሁም ተሄዱ እንደሆነ መጓጓዣ ጊዜ ተሰጥቷቸዋል ለንብረታችሁም ለነፍሳችሁም እንደገና ደግሞ እስልምና መቀበልም የምትፈልጉ ከሆነ ምከሩበት አስቡበት ተብለው ነበረ እነዛን አራት ወራቶች ታጠናቀቁ በኋላ ግን አላህ ሱብሃነሁ ወተዓላ ገባችሁበት ብትገቡ አታቅፍኝምና አታዳግፍኝም ብሎ በዛተው መሰረት ሙእሚኖችን የሱን ወዳጆች ሁለገብ የሆነ የተደራረበና የተጠናከረ ዘመቻ እንዲከፍቱ አወጀባቸው ማለት ነው እና መጀመሪያ ባለ በለላ ኃይላቸው ትጥቃቸውን አጠናክረው እንዲዋጓቸውና እንዲታለሟቸው እንደገና ደግሞ ፍልሚያው ጋብ ሲል በምርኮ እንዲይዟቸው በክልልና በተለያዩ ምሽጎች የሚቀመጡትን ወይም በተራራ ላይ የሚጠለሉትንም ዙሪያውን እየከበቡ መፈናፈኛና መገናኛ እንዳሳጧቸው አንድ ክልል ወደ ሌላ ተዘዋውረው ደግሞ ኃይል እንዳያስተባብሩ በየኬላውና በየአጋጣሚ በየጎዳናው እየደፈጡ መፈናፈኛ እንዳሳጧቸው ካደረገ በኋላ ከዚህ በኋላ እንግዲህ ያላቸው አማራጭ ወይ እስከ መጨረሻ መዋጋት መሟሟት ነው ወይም ደግሞ እንደገና አቋማቸውን ገምግመው ወደ እስልምና መመለስ ነው ምናልባት ምርጫቸው መመለስ የሆነ እንደሆነ አሁንም ማሲጨንቅ ብላችሁ ዝምላችሁ እንዳጨፈጭፉ እንመለሳለን ካሉ ተቀበሏቸው ባይሆን ለመመላሳቸው ማረጋገጫ ተግባር ያስፈልጋል ላኢላሀ ኢለላህ አረቦች ናቸውና ብዙዎቹ እንደ ቋንቋ ይናገሩታል ዝም ብለው ለመዳን ሲሉ ያ ብቻ ይበቃምና ላኢላሀ ኢለላህ መሐመድ ረሱሉላህ ካሉ በኋላ በተጨማሪም በቀን ስግደታቸውን ቀጥ አድርገው እንደናንተው መስገዳቸውን አረጋግጡ ዘካቸውንም ደግሞ ምንም ሳይከብዳቸውና ሳይሰስቱ መለገሳቸውን አረጋግጡ ይህን ካደረጉ የእናንተው አካል መሆናቸው ነው እና ምንም አርፍደው ቢመጡ አላህም እንደሚያመራና እንደሚያዝንላቸው ተስፋ ይደረጋል እናንተም ተቀበሏቸው በማለት ከሙእሚኖቹ እንዲከላከሉ ይፈቅዳል ማለት ነው ወይና አሐዱ ሚነል ሙሽሪኪን አስተጃረከ እንደገና ከነዚሁ ከአጋሪዎቹ ወይም ከጣዖታውያን መካከል አንድ ግለሰብ አንተን እርዳን የጠለላ ይጠይቅህ ይላል ማለት ምንድነው እኔ እኮ ስለ እስልምና ጠለቅ ያለ ግንዛቤ የለኝም እና ብቻ አዲስ ሃይማኖት ሆኖ መምጣቱን ነው ማቀው ሃይማኖቱን ለመቀበልም ላለመቀበልም መረዳት ፈልጋለሁኝና ለተወሰነ ጊዜ ፍቀዱልኝና እናንተ ጋር አሁን ላጥና የሚል ጥያቄ ቢቀርብላችሁ ከጥላቶቻችሁ መካከል አይ ጥላት ነውና ሰለል ሊሆን ይችላል ብላችሁ እንዳትከለክሉት ሰው የመረዳት እድሉ መነፈግ የለበትምና እንዲህ አይነት ጥያቄ ከቀረበልህ ያ ረሱላና ይላል ፈአጅርሁ ይሄንን ጥያቄ ያቀረበውን ሰውዬ ተቀበለህ አንተ መጠለያ ስጠው ሙሉ ጸጥታ እንክብካቤ ስጠውና የሚፈልገውን ያህል ጊዜ ጥናት ያድርግ ስለ እስልምና ማለት ነው ሐታ ይስማ ከላም አላህ የአላህን ቃል በጆሮው ሰምቶ በልቡ አብላልቶ ራሱ ውሳኔ ላይ እስከሚደርስ ድረስ እድል ስጡት ከዛ በኋላ ተቀበለ እስልምናውን መልካም ካልተቀበለም በውለታ ነውና የመጣው እንግዲህ ወደ አገሬ መልሱኝ ካለ ቱማ አብሊሁ መእመነ እዛ ጸጥታ የሚያገኝበት ወገኖቹ ጋር እስከሚቀላቀል ድረስ ተራሽታ እንኳ በመንገድ እንዲያጠቃው አጅባችሁ አንከባክባችሁ እቤቱ ድረስ አስገቡት ከዛ በኋላ እንደ ወገኖቹ ሆኖ ለመውጋትም ከፈለገ እዛ ጊዜ ተወጉታላችሁ እንጂ ሃይማኖቱን ላጥና ብሎ መጥቶ ካጠና በኋላ አይ አልጣመኝም አልሆነልኝም ቢል እንኳ ይህማ ከሆነ አንተ ብዙ ሚስጥር ልትወስድ ነው ብላችሁ እዙ እንዳታስቀሩት አጅባችሁ ወስዳችሁ እቤቱ ድረስ አድርሱ በማለት ያዛል ማለት ነው እና እንግዲህ የእምነት ነጽነት እስከዚህ ድረስ ነው እስልምና የሚሰጠው ማለት ነው ዳሊክ ቢአናሁም ቀውሙን ላ ያዕለሙን እና ይህን ዲን ለካፊሮቹ የፈቀድኩበት ምክንያቱ ምን መሰላችሁ እነዚህ ከሃዲዎች እስልምናን ዝም ብለው በጭፍንና በስሙ ነው እንጂ የሚጠሉትና የሚቃወሙት አብዛኛዎቹ አያውቁትም ስለማያውቁት ማወቅ እንፈልጋለን እስካሉ ድረስ የማወቅ እድላቸውን ልታሰፉላቸውና መድረክ ልከፍቱላቸው ይገባል አለበለዚያ እስልምና እንደው በጭፍኑ ዝም ብለህ እኛ እናውቀላ ያለን ተቀበል ማለት ከሆነ እምነት አይሆንም ይሄ ተጽኖ ነውና ማለት ነው። እያንዳንዱ ሰው ለረዳ ካለ የመረዳት መብት አለው። ዝም ሲመጣ በሚገባ ጠብቃችሁ ምንም አይነ ጉዳት እንዳይደርስበት ተንከባክባችሁ ትይዙታላችሁ። ለመሄድም ከፈለገ እቤቱ ድረስ ትሸኝታላችሁ። ከዛ በኋላ እንደማንኛውም ጥላት ነው እንጂ በተናጠል ለጥናት የመጣውን ሰውዬ እንዳታጠቁ ይላል ማለት ነው። كيف يكون للمشركين عهد عند الله وعند رسوله إلا الذين عاهدتم عند المسجد الحرام فما استقاموا لكم فاستقيموا لهم إن الله يحب المتقين كيف وإن يظهروا عليكم لا يرقبوا فيكم إلا ولا ذمة يرضونكم بأفواههم وتأبى قلوبهم أكثرهم فاسقون اشتروا بآيات الله ثمنا قليلا فصدوا عن سبيله إنهم ساء ما كانوا يعملون لا يرقبون في مؤمن إلا ولا ذمة وأولئك هم المعتادون كيف يكون للمشركين عهد عند الله وعند رسوله لمعنوا للنزي مشرك ويتعوتاويان الله أنه ملك تنياو زنداء مكبر يمكباو كالكريان اندي دينور عشو يكبها للا مريكا جمسين إن الله بريء من المشركين ورسوله بلو نبرا ለምን እንደው በቃልኪዳን ተከባብረው የሚኖሩትን ሰዎች እንደገና ቃልኪዳን ማፍረሳቸው ዝመቱባቸው የሚለው የሚል ጥያቄ እንደሚያስነሳ ስለሚያክ ያንን ጥያቄ ለሌላ ፍርድ ሊያቀርበው ፈለገ። ለመሆኑ እነዛ ሙሽሪኮች በቃልኪዳናቸው ቢያከብሩ ኑሮ እኔም ማፍረስ ባልፈለኩኝ ነበር። ግን እነዚህ ሙሽሪኮች በእኔና በመለከተኛ የዘንዳ የሚታፈርና የሚከበር ቃልኪዳን ሊኖራቸው አይገባም ይላል። እነ الذين عاهدتم عند المسجد الحرام መስጂድ አልሐራም አካባቢ ቃል ኪዳን የገባችሁላቸው ብቻ ሲቀሩ እነሱን አይጨምርም እንጂ ማለት ነው። ከዛ ውጭ ያሉት በሙሉ ቃል ኪዳን ቢኖራቸው አይገባም ይላል። መስጂድ አልሐራም አካባቢ እንግዲህ ቃል ኪዳን የገቡት አብዛኛዎቹ ቁረይሾች ነበሩ። ከቁረይሾች ጋር እንደገና በመተባበር በኒ በክርና በኒ ኹዛአ የሚባሉም የውጭ ብሔረሰቦች ተጨምረው ነበር እና ቁረይሾቹ አፈረሱ። እነዚህ ከውጭ የመጡት በኒ በክር የሚባሉት ግን በዛው በቃል ኪዳናቸው ነበሩ ይባላል። እነዛን እንግዲህ መብታቸውን ለመጠበቅ ሐራም አካባቢ መተው ቃል ኪዳን አድርገዋል። ይሄ ዋናው እንግዲህ ቡድን እንኳን ቢያፈርስም ባንድ ወንጀል ሌላው አይጠየቅምና እነዛ በበኩላቸው እስካላፈረሱ ድረስ ቁረሾች አፍርሰዋል ዋናው እና ጦሩ አፍርሷል ተብሎ በነዛ ላይ ሌላ አዋጅ አይመጣባቸውም። እነዛን እስካከበሩ ድረስ አሁን የሚከበርላቸዋል። ከዛ መለስ ያሉት ኩፋሮችና ሙሽሪኮች ግን እነሱ ውስጡን እየበረበሩና ነገር እየጫሩ እኛ ምናችን ሞኝ ነውና የነሱን ቃል ኪዳን እናከብርላቸዋለን ይመስላቸዋል ማለት ነው። ተመስተቃሙ ለኩም እነዚህ በኒ በክር የሚባሉት ሐራም አካባቢ ቁረይሾች ጋራ በመተባበር ቃል ኪዳን የገቡት እስካሁን ድረስ ቃል ኪዳናቸውን አክብረዋል ቀጥ ብለዋል። አሁንም በዚሁ በትክክለኝነታቸው እስከቀጠሉ ድረስ ፈስተቂሙ ለሁም እናንተም ቃል ኪዳናችሁን ቀጥ ብላችሁ አክብሩላቸው እንጂ ጓደኞቻችሁ አፍርሰዋል በሚል እነሱን እንዳታጣልፉ ይላል። ኢነላህ ይሁብል ሙተቂን አላህ Subhanahu Wa Ta'ala እሱን የሚፈሩና ፍቃዱን የሚያከብሩ ቃል ኪዳንንም የሚሞሉትን ባሮቹን ይወዳልና የነዛን እንዳትጨምሩ ያስጠነቀቅኳችሁ። ሌሎቹ ግን በገዛ ተንኮላቸው ነውና ችግሩን ያመጡት። በእነሱ በኩል የሚከበር ቃል ኪዳን ሊኖር አይገባም ይላል። ከይፈ አሁንም የሙሽሪኮቹ ወይም ያዳሪዎችና የጣዖታውያን ቃል ኪዳን እንዴት ሊኖር ይገባል? ወይን ይባሩ عليكم እነዚህ ቃል ኪዳን አለን ይያሉ የሚያታልሏችሁ ሙሽሪኮች አጋጣሚ ሆኖ በእናንተ ላይ የበላይነት ቢያገኙ እድሉ አጋጥሞቸው ቦታና ሁኔታው እናንተን ለማጥቃት ቢችሉ ኑሮ ላየርቁቡ ፊኩም ኢላ ወላዲማ በእናንተ በሙእሚኖቹ ዝምድናንም ሆነ ቃል ኪዳንን አይጠብቁምና ያከብሩም። አጋጣሚ እድሉ ስላልተገኘ ነው እንጂ ቢያገኙት ኑሮ እነዚህ ሰዎች ዘመዶቻችን ናቸው እንደገና ደግሞ ቃል ኪዳን ገብተናል ለመዋጋት ብለው በዝምድናውም ሆነ በቃል ኪዳኑ በእናንተ ላይ ሊወስዱት ከሚችሉት እርምጃ ወደ ኋላ አይሉ ነበረ። ድሉ አልተገኘም እንጂ ማለት ነው። ዩርዱነኩም ቢአፍዋሂም እንግዲህ ውስጡ ምስጢራቸው ይህ ሁኖ እያለ በቃሎቻቸው ሊደልሏችሁ ግን አንደበቶቻቸውን እየለመጡ እናንተን ሊያስደስቷችሁና ሊያታልሏችሁ ይሞክራሉ። እኛ ቃል ኪዳናችን አክብረን ነው ያለ ነው ምንም በእኛ በኩል አትፍሩ አትጠራጠሩ እያሉ ይሰብኳቸዋል ማለት ነው። ወተባቁሉም ልቦቻቸው ግን ይህን ባፋቸው የሚናገሩትን ነገሮች ከመቀበል ይሸፍታሉ። በልባቸው የታባቱ አጋጣሚ ባገኘው እንጂ አለቀውም እያሉ ባፋቸው ግን ያታልሏቸዋልና ይሰብኳቸዋል። ወአክሰሩም ፋሲቁን አብዛኛዎቹ ከኔ ፍቃድ የራቁና ያፈነገጡ አመፀኞችና ባለጌዎች ናቸውና ይሄን ተንኮልና ደባቸውን ስለማውቅባቸው ነው ቃል ኪዳናቸውን አፍርሼና ሰርዣለሁ ይያወጭኩባቸው ነው የሚለው። እስተረው በአያቲላ ይተመነን ቀሊላ እና በአላህ አንቀጽ ፈንታ ማለትም ቁርአንን በመቀበልና በመከተል ፈንታ ትንሽና ውስን የሆነን ጥቅምና ዋጋ ለወጡ ይላል። ማለትም እንግዲህ በዛ በሽርክ ላይ እያሉ ባላባቶችና ባለስልጣናቶች ሆነው የሚሰጣቸውን መታና ሀዲያ እንዳይቋረጥባቸውና እንዳይቀርባቸው ያአላህን አንቀጽና መመሪያ አንቀበልም አሉ ማለት ነው። ፈሰዱ አን ሰቢሊሂ እና ከአላህ መንገድ ማለትም ከዲኑ ሌሎች ንብረተሰቦችም አደናቀፉ። ራሳቸው መካዱ አልበቃቸው ብሎ እንደገና ሐቅ ቢሆን ኑሮማ ኑሮ እኛ እንከተለው አልነበረም እንዴ? አንተ ደግሞ ባልገባ ነገር አትጃጃል ይልቁንስ እያሉ ሰዎችን ወደ እስልምና እንዳይመጡ ለመገደብ ሞከሩ ማለት ነው። እነሆም ሳማካኑ ያመሉን እና እነዚህ አይነቶቹ ካዲዎችና ጣዖታውያን የሚሰሩት ተግባር በጣም ጠያፍና አስከፊ ሆነ። ሰው ራሱም ቢሳሳት አንሶት ደግሞ ሌሎችንም አብሮ ጨምሮ ገደል ማስገባት በጣም አስከፊ ነበረና በዚህ አይነት ጥፋታቸው ሳቢያ ነው የዛ አይነት እርምጃ ለወስደ ቻልኩት ነው የሚለው። لا يرقبون في مؤمن الا ولا ذمه አሁንም እንዲ አይነቶቹ ሲረኞችና ደበኞች በሙእሚኖቹ ጉዳይ አጋጣሚ እድል ካገኙ ዝምድናንም ሆነ ቃል ኪዳንን አይጠብቁምና አያከብሩም። እና እነሱ እንግዲህ ወዳቸው ያወቀ ለግል ጥቅም የተነሱ በመሆናቸው ሙእሚኖችን ለማጥቃት አጋጣሚውና እድሉ ከተገኘ ቃል ኪዳን አለን ብለው አይፈሩም ወይም ደግሞ ዝምድና አለንም ብለው አይራሩም። የሚችሉትን ሁሉ ለማድረግ ዝግጁ ናቸው። ወኡላኢከ ሁሙል ሙዕተዱን እና እነዚህም ህገወጥና አጉራ ዘለል የሆኑ ስርዓተ ቢሶች ናቸውና ስለዚህ እነሱ ቃል ኪዳን አለን እያሉ ለማታለል ካልሆነ በስተቀር ራሳቸው የማያከብሩ መሆኑን ስለተረዳን ለዚህ ነው ቃል ኪዳናቸውን ውድቅ አድርገን አዋጅ አወጣንባቸው ይላል። فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ونفصل الآيات لقوم يعلمون وإن نكثوا أيمانهم من بعد عهدهم وطعنوا في دينكم فقاتلوا أئمة الكفر إنهم لا أيمان لهم لعلهم ينتهون ألا تقاتلون قوما نكثوا أيمانهم وهموا بإخراج الرسول وهم بدؤكم أول مرة أتخشونهم فالله أحق أن تخشوه إن كنتم مؤمنين አይንታቡ አሁን ቀደም ሲል የተጠቀሱት ወስላቶችና ካዲ የሆኑ ወገኖች አሁንም ከዚህ ከመጥፎ ድርጊታቸው ከተመለሱና አቋማቸውን ለማስተካከል ከመወከሩ ለመመለሳቸው ማረጋጋጫ ወአቃሙ ሶላት ሶላትን ግዚያውን አክብረውና ፍርአቱን ጠብቀውና አሟልተው የሚሰግዱ ሆነው መገኘታቸው ነውና ይሄን ካደረጉ ወአተው ዘካት እንደገና ከገንዘባቸው ደግሞ ግዴታ ምጽዋትን ከቸሩ ፈኢኽዋኑኩም ፊዲን እነዚህ እስካሁን ለብዙ ጊዜ እንኳን ሲያጠፉ ቢቆዩም በመጨረሻ አካባቢ እውነቱን ተረድተዋልና በዲናችሁ የእናንተ ወንድሞች መሆናቸውን አረጋግጠዋል። ስለዚህ እናንተ በሚመጡበት ጊዜ ሲጨንቅህና ስትጨነፍ ጊዜ ነው እያላችሁ ደግሞ እንዳታሰቃዩአቸው በዲን ወንድሞቻችሁ ወገኖቻችሁ መሆናቸውን አውቃችሁ ተቀበሏቸው። ወኑፈሲሉ ለአያት ሊቀውሚ ያለሙን እና ለሚያውቁና ለሚረዱ ሰዎች አንቀጾቻችንን እንዲህ አድርገን እናብራራቸውና እንገልጻቸዋለን ማለት ነው። እንግዲህ ሰው ሲባል ብዙ ጊዜ መጠራጠርና መስጋትን ስለሚያበዛ ትናንትና ጥላቱ የነበረ ሰው እመለሳለሁ ያለ እንደሆነ የበላይነት እየተሰማው አሁንም ማሳይልህና ሳሸንፈ ጊዜ ነው እያለ ተልቡ እንኳን ያመነውን ሰው በመጠራጠር እንደገና ልቀበልም ብሎ ያውካል። ያ እንዳይሆን ይሄ በጣም የሰዎች ድክመት መሆኑን አውቆ ሁለት ጊዜ ደገመው። ቅድምም አልፎ ነበር የዛ አይነት ማለት ነው። እና ወደ እምነቱ እንመለሳለን ኩፍራችንና ሽርካችንን እንተዋለን ካሉ ለዛ አባባላቸው ማረጋገጫ አንዳንድ ቋሚ የሆኑ እስላማዊ መርሆዎችን ተግባራዊ ማድረጋቸውን አረጋግጡ። ለምሳሌ እንደ ሶላት ያሉትን እንደ ዘካት ያሉትን ተተሳተፉ የዲን ወንድማችሁ መሆናቸውን አውቃችሁ እናንተም እንደ ሌላው ሙስሊም አድርጋችሁ ተቀበሏቸውና ተባበሯቸው። እኛ ለእናንተ የሚጠቅማችሁንም ሆነ የሚጎዳችሁን ነገር ባንቀጦቻችን እንዲህ ያደረግን ያብራራን እንገልጽላችኋለን ይላል። ወኢነከቱ አይማነሁም ሚን ባዲ አህዲም ቃል ኪዳን ከገቡ በኋላ ያንን ቃል ኪዳን የገቡትን ውለታቸውንና ወይም መሐላቸውን ደግሞ ሲያፈርሱ ታገኛችኋቸው ወጧኑ ፊዲኒኩም እንደገና በእምነታችሁም ደግሞ የማጣጣልና የማቋሸሽ ሙከራ ሲያደርጉ ከደረሳችሁባቸው ያው እስልምናን እያጥላሉና እያቋሸሹ እየዘለፉ ተተገኙ ማለት ነው። فقاتلوا أئمة الكفر እነዚህ የኩፍር ጥንቅላቶች ናቸውና ያለ ምንም መመርመር ተጋደሏቸው ይላል። እና ወጥሮውንም እንግዲህ ጦርነት የታወጀው በብዙሃኑ ህዝብ ላይ አይደለም እናውቀላችኋለን እያሉ ህዝቡን ወደ ገደል የሚነዱት የግል ጥቅም አሳዳጆች አፈጮሌዎች ናቸውና እንደዚህ አይነት እንግዲህ ህዝቡን ወክለው ታርቀውና ተደራድረው ሲያበቃ መልሰው እንደገና የማፍረስና እምነታችሁን የማጥላላት ሁኔታ ሲፈጽሙ የደረሳችሁባቸው እንደሆነ እነዚህ የኩፍር ጭንቅላቶች ናቸውና እነሱን ያለምንም መመርመር ተጋደሏቸው። ኢነሁም ላአይማነ ለሁም ምክንያቱም እነሱ ቀደም ሲል አፍርሰዋልና የሚከበር መሐላና ቃል ኪዳን የላቸውም። ላአለሁም የንተሁን ከዚህ አፍራሽ ከሆነ እንቅስቃሴያቸውና ከተንኮል ሊተልኳቸው ይቆጠቡና ይታረሙ ዘንዳ በእነሱ ላይ የማያዳግም እርምጃ መውሰድ አለባቸው ይላል። እና እንግዲህ በእነዚህም ላይ የሚደረገው ዘመቻ ለበቀልና እነሱን ለማሰቃየት ሳይሆን ያንን ቃል ኪዳን የገቡበትን ነገር በማፍረሳቸውና ወስላቶች ነው በመገኘታቸው ከጥፋታቸው እንዲታረሙ ነው ይሄንን ያዘዝኩት ነው የሚለው። ከዛ ተጥፋታቸው ከታረሙ በማንኛውም ጊዜ መቀበል አለባቸው አሁን ማለት ነው። እና በማንኛውም አጋጣሚ ወደ እምነት የመምጣት በሩን ክፍት ነው የሚያረግላቸው። በፈለገው ሰዓት በፈለገው ቦታ ከተመለሰ ተቀበሉት ነው የሚለው ገደብ አላደረገባቸው ማለት ነው። አላ ቱቃቲሉነ ቀውመን ነከሱ አይማነሁም እና እንግዲህ የዘመቻውን ቅስቀሳ በማጠናከር አሁንም ይቀጥልበታል። ለመሆኑ እናንተ አማኞች እነዚህን አይነት ወስላቶች አትጋደሏቸው ምን ይላል? እና እነዚህ ሰዎች እኮ ቀውመን ነከሱ አይማነሁም ደጋግመው የፈጸሙትን ቃለ መሐላና የገቡትን ቃል ኪዳን በቀላሉ የሚያፈርሱ የሆኑ ወስላቶች ናቸው። ታዲያ እንዲህ አይነቶችን ዝም ትሏቸዋላችሁ እንዴ ይላል። ወሃሙ ቢኢኽራጅ ረሱል ከዚህም በፊትና ከዚህም በላይ ደግሞ የአላህን መልእክተኛ ከትውልድ ያገሩ ለማባረር የዶለቱና ያሴሩ ናቸው። ወሁም በደኡኩም አወለ መራ በተጨማሪም ደግሞ ጦርነቱን ቃል ኪዳኑን አፍርሰው የጀመሩት እነሱ ናቸው። እነሱ ራሳቸው ዘምተውባችኋልና ይህን ድርብርብ ጥቃትና ጉዳት የሚፈጽሙባችሁን አረመኔዎች እናንተ እንዴት ሳትጋደሏቸው መጋደል አለባችሁ እንጂ በማለት ቀሰቀሳቸው ማለት ነው። አተክሸውነሁም እና እነዚህን አይነት ጥላቶቻችሁን ትፈሯቸዋላችሁ እንዴ? ፈላሁ አሐቁ አን ተኽሸው የምትፈሩ ከሆነ ከእነሱ ይልቁንስ ይበልጥ ልትፈሩት የሚገባው አላህ ነው ስብሓነ ወተዓላ። እኔ የማዛችሁን ነገር ትታችሁ እነሱን ከፈራችሁ እናንተም ከእነሱ ያልተሻላችሁ ደካሞች ልትሆኑ ነው ማለት ነው። እንኩንቱ ሙእሚኒን እና አማኞች የሆናችሁ እንደሆነ ከእነሱ ይልቁንስ እኔን ጌታችሁን ፈርታችሁ በጥንካሬ እነሱን መውጋትና ልክ ማግባት ይኖርባችኋል አላቸው። እና እንግዲህ እነዚህ ያለፉት አያቶች ሙእሚኖችን ሞራላቸውን ለማሳደግና ለማበረታታት የሰጣቸው የቅስቀሳ አቃላቶች ነበሩ። ከዚህ ቀጥሎ ግን በቀጥታ ተጋደሏቸው የሚል ትዕዛዝ ሊያስተላልፍ ነው ማለት ነው። قاتلهم يعذبهم الله بأيديكم ويخزهم وينصركم عليهم ويشف صدور قوم مؤمنين ويذهب غيظ قلوبهم ويتوب الله على من يشاء والله عليم حكيم أم حسبتم أن تتركوا ولما يعلم الله الذين جاهدوا منكم ولم يتخذوا من دون الله ولا رسوله ولا المؤمنين وليجة والله خبير بما تعملون قاتلوهم يعذبهم الله بأيديكم ويخزهم እና እናንተ ሙእሚኖች እነዚህን አይነት ከሃዲዎችና ጣዖታውያን በንቃትና በትጋት ተጋደሏቸው ይላል። ዩአዚቡሁሙላህ ቢአይዲኩም በእናንተ እጅ አላህ ሱብሓነሁ ወተዓላ እነሱን ይቀጣቸዋል። እናንተን እንደ መሳሪያ ነው የምትጠቀምባችሁ ማለት ነው። እነሱን ለማጥፋት ተዘጋጅቼላችኋለሁኝ ግን በቀጥታ እንደው መቅሰፍት አውርጄ ሳይሆን ማጠፋቸው በእናንተ በወዳጆቼ እጅ ነው የምቀጣቸውና እናንተ ስትሰለፉ በቀላሉ እናንተ እንዲል ሰጣችኋለሁ ይላል። ወይሁዚህም በእናንተ ያሳፍራችኋል። ከዛሬ እንግዲህ በባጢል ሲኩራሩና ሲቀባረሩ የነበሩትን እናንተ በመታረጉት እንቅስቃሴ በቀላሉ ዲባቅ እንዲመቱና እንዲዋረዱ አደርጋችኋለሁ። ወንሱርኩም አለይህም በእነሱም ላይ አስገራሚ የሆነ ዲል ያቀዳጃችኋል። ወየሽፊ ሱዱረ ቀውሚ ሙእሚኒን አማኝ የሆኑትን ወገኖች ልቦና ደግሞ ያሽረዋል ማለትም ቅቤ ያጠጣዋል። እስከዛሬ እንግዲህ ያላግባብ ሲጨፈጭፏቸውና ሲያሰቃዩቸው የነበሩት ሙእሚኖች ዛሬ እነሱ ዋጋቸውን ሲያገኙ በተራቸው ሙእሚኖች ደግ ሆኑ እነሱ ዋጋቸውን አገኙ እያሉ ይደሰቱ ይሆናል አለ። እና እንግዲህ ትእዛዝ ብቻ ሳይሆን ትንሽ ከተንቀሳቀሱ ሙእሚኖቹ ጥሩ አመርቂ ውጤት እንደሚያገኙ ቃል ገባላቸው፣ እሱ ድጋፍ እንደሚሰጣቸው ማለት ነው። ወይዘይብ በቁሉቢህም በሙእሚኖች ልቦና ውስጥ ተቀብሮና ተደብቆ የነበረውን ቁጭትም ያስወግደዋል። በዚህ እንቅስቃሴ ለዘመናት እንግዲህ ሲያስተቃዩአቸውና ሲረግጧቸው የነበሩትን ትምክተኛ ጥራቶቻቸውን ዋጋቸውን ሲሰጡላቸው አላህ ሱብሃነሁ ወተዓላ በልባቸው ውስጥ እንግዲህ በእነሱ የነበራቸው ቂምና ንዴት እንዲወገድ ያደርገው ይሆናል ማለት ነው። ወየቱቡ ላህ አላ መን የሻ እንደገና ደግሞ በእነዛኞቹም በኩል በእናንተ እንቅስቃሴና ዘመቻ አላህ የሻለት ለሆነው ሰው የተውባ በር ይከፈትለት ይሆናል ይላል። በጣም የሚገርም ነው። ይሄ የእናንተ መጠናከር ለእናንተ ወገን ብቻ ሳይሆን የሚሰጠው ጥቅም ለእነዛ ለጥላቶቻችሁም የሚጠቅም ይሆናል። ከእነሱ መካከል እናንተ ሁለት ፍሬ የሆናችሁ በደካማ አቅማችሁ ተንቀሳቅሳችሁ ታይቶ ተሰምቶ የማያውቅ ውጤት በምታመጡ ጊዜ አቅል ያላቸው ይሄ ነገር ሀቁ ከእነሱ ጋር ቢሆንን ነው እንደገና ማመን አለብን እያሉ ወደ እናንተ የመመለስና አቋም የማስተካከል እድል ያገኛሉ ማለት ነው። እናንተ ደካሞችና ልፍስሶች ከሆናችሁ ግን የታባታቸው እነሱ ደግሞ ምን ሀቅ አላቸው እያሉ በዛው በባጢላቸው ይገፋሉና ለእነሱም ጥሩ በር ከፍታ የእናንተ ጥንካሬ ይላል። እንዳለውም ሙእሚኖቹ እየተጠናከሩ በሄዱ ቁጥር ከጥላቶቻቸው ካምብ በጣም ታዋቂ የሆኑ ጀግኖች በየጊዜው እየመጡ ወደ እነሱ ይከላከሉ ነበረ። ከነዛ መካከል እነ አምር ብኑ ላፊ፣ እነ ኢክሪማ ብኑ አቢ ጀል፣ እነ ኻሊድ ብኑ ወሊድ እና አቡ ሱፊያን የሚባሉት ሁሉ ታዋቂ ጀግኖች በእነዚህ እንቅስቃሴዎች ሳቢያ ነው ቀስ በቀስ ወደ እስልምና ሊመጡ የቻሉት ማለት ነው። ወላህ አሊሙን ሐኪም እና አላህ ሱብሓነሁ ወተዓላ አዋቂና ጥበበኛ የሆነ ጌታ ነውና በእናንተ ጠንካራ እንቅስቃሴ ሳቢያ ከነሱም ከጥላቶቻችሁ የሻውን ወደ እስልምና ሊያመጣውና አቋሙን ሊያስተካክለው ይችላል የሚለው ባለው እውቀትና ጥበብ ነው። እናንተ ዛሬ ካፊር የሆነና ጠንካራ ተቃዋሚ የሆነ ነገ አቋሙን ይለውጣልና ይስተካከላል ብላችሁ አታስቡ። አላህ ግን ከነሱ መካከል በእንቅስቃሴና በይዘት በሂደቱ እንደገና እየገመገመና እያስተዋለ ወደ እምነት የሚመጣ ሰው እንዳለም ያውቃልና ለዚህም ውጤት በር ይከፍታል ማለት ነው። አምሐሲብቱም መሰላችሁን ይላል እንደገና ሙእሚኖችን አንቱ ትረኩ የምትተው ወለማ ያለም ኢላሁ الذين جاءوا منكم ከእናንተ መካከል ለዲኑ ለሃይማኖቱ ሲል የታገለ የሆነውን ጀግና ሁሉ ማለትም አላህ ሱብሓነሁ ወተዓላ በሰጣቸው ትእዛዝና በጣለባቸው ሐላፊነት መሰረት የጌታቸውን ትእዛዝ አክብረው የታገሉ የሆኑትን ሙእሚኖች በለይቶ ሳያውቃቸው እንዲሁ ዝም ብሎ በግብስብስ በስመ ሰላም የሚተዋችሁ አይምሰላችሁ። በተግባር ተፈትናችሁ ትክክለኛ ታጋዎች መኖራችሁ ሲታወቅ ብቻ ነው ማለት ነው። ወለም የተኸዱ ሚን ዱንላሂ ወላ ረሱሊሂ ወለል ሙእሚኒነ ወሊጃ ከአላህና ከመለክተኛው እንዲሁም ከአማኝ ወገኖቻቸው ሌላ የጥላት ሚስጥረኛና ወዳጅ የሌላቸውና ያልያዙ የሆኑ ወገኖችን በተግባር ሳይገልጻቸውና ሳያሳውቃቸው እንዲሁ በሽፍንና በጭፍን የምትታለፉ ይመስላችኋልን ይላል። አላሁ ኸቢሩን ቢማ ተዕመሉን እና ለማንኛውም አላህ ሱብሓነሁ ወተዓላ የምትሰሩትን በጥልቅ የሚያቅ መሆኑን ተገንዘቡ። ማለትም እንግዲህ ሙናፊቆችም አምነናል እያሉ በአንድ በኩል ከሙእሚኖቹ ጋር ሲመሳሰሉ፣ በሌላ በኩል ደግሞ ከጥላት ጋር የሚመሳጠሩና መረጃ የሚያቀብሉ ስለነበሩ እነዚህን አስመሳዮችና ትክክለኞችን ሳላበጥርና ሳለይ ዝም ብዬ አልተዋቸውም።